ጀምር አንድ ያነሳሁት ነጥብ ነበረ። ማለት እንደዚህ የሆነ ቦታ ላይ ለማስተማር የሆነ አጋጣሚውን አግኝቼ ስለ ልክ እንደዚሁ ጾምን ስለሚያበላሹ ነገሮች ስናገር ከአንድ ሰው ከወንድም ከሴትም የሚወጡ የፈሳሽ አይነቶች ከወንዶች ሶስት አይነት እንደሆኑ ከሴቶችም እንደዚሁ ሶስት ወይም አራት የሚሆኑበት ጊዜ አለ፣ እንደ ሴቷ ባለችበት ሁኔታ ማለት ነው። እነዚህ ነገሮችን አስቀምጬ ይህን ነገር ስናገር ከአዳማጮቹ ውስጥ ወደ አምስት ልጆች ያሉት ልጅ ነበረ፣ ሰውዬ ነበረ። አምስት ልጆች፣ ትልቁ ልጅ ያው ወደ 17-18 አካባቢ እና አራት አይነት ፈሳሽ ነው ወይም ሶስት አይነት ፈሳሽ ነው የሚወጣው ስለው በጣም ግራ ተጋባ። ያኒ ሁሉ አመት እንግዲህ ከሚስቱ ጋር ስንቴ ተኝቷል፣ ሚስቱ ስንት ጊዜ አቅፏታል፣ ልጁ ስንት አመት፣ ልጁ የሚያስተምርበት ጊዜ ነው ማለት ልጄ ሆይ ያኒ አንተ ጎርምሰሃል፣ የጎረመሰ ሰው እንደዚህ እንደ ነገር ሊያይ ይችላል። ወደ ሶስት አይነት ፈሳሾች አሉ፣ ይሄ ያሳጥባል፣ ይሄ አያሳጥብም፣ ይሄ ነጃሳ ነው፣ ይሄ ነጃሳ አይደለም ብሎ መናገር የሚገባበት ጊዜ ነበረ። እና አንዳንዶቹ እድሜያቸው ወደ ያኒ 35-40 አካባቢ ነበሩ እዛ ከሚመሩት ከነበሩት ውስጥ። እና ሀቂቀተን ያኒ ያን ነገር ስናገር በጣም ነበር ግራ የተጋቡት። እኔ እንደዚህ አይነት ፈሳሽ አላውቅም፣ እንደዚህ አይነት እና ስንት ሰላት በነጃሳ ተሰግዷል ማለት ነው፣ ስንት ሰላት በጀናባ ተሰግዷል ማለት ነው። ገብቷቸዋል። ያኒ ያን ቀን ነው እኔ በቃ በዚህ ነገር መግፋት አለብኝ ብዬ እንትን ያልኩት። እኔ መጀመሪያ እዚህ ሀገር ስመጣ ያኒ እዚህ ሀገር ያለውን ሰው እዚህ ሀገር የኖሩ ሰዎች፣ እዚህ ሀገር ያደጉ ሰዎች፣ ከዚህ ሀገር ጋር የተላመዱ ሰዎች እነሱ እንዴት አድርጌ ነው አፕሮች ማድረጉ፣ እንዴት አድርጌ ነው እነሱም ያኒ በዳዋ ምቀርበው የሚለውን ጥያቄ ለአንዳንድ ሰዎች ስጠይቃቸው እንደዚህ ነጥቦች ፈጽመህ እንዳታነሳ የሌለ ስም ነው የሚሰጠህ፣ እንደዛ ነገር ነበር የተባልኩት። ሱብሃንአላህ፣ ማሻአላህ፣ ተበረከላህ። ያኒ በመንገድ ይኬዳል፣ ያኒ በማስታወቂያ ሰሌዳ ላይ ራቁቷን ሴት ትታያለች። ይሄ እንደ ኖር አልተቆጠረም፣ ግን ስለ ዲን ስንማር ሌላ ስም ነው የሚሰጠን ማለት ነው። እና ይሄን ነገር ለመከላከል ሲባል እንደዚህ ነገር ብዙ ጊዜ ባይነሳ ቆንጆ ነው ነበር የተባልኩት፣ ግን ሳየው ከማንም የበለጠ እኛ ላይ ግዴታ እንደሆነ ታየኝ። ማለት ያኒ እድሜያቸውን በሙሉ ስለዚህ ነገር ሳያውቁ ስንት ልጆች አፍርተው ልጆቻቸው ራሱ ማወቅ በሚገባቸው ሰዓት ወላጆቻቸው ጭራሽ አላወቁም። እና ይህን ሳይ ያኔ ያለው ኃላፊነት ከባድ እንደሆነ በጣም ታየኝ። ለዛ ነው አሁን እዚህ ሩም ውስጥ ያላችሁት አብዛኞቻችሁ፣ ሁላችሁ ማለት ይቻላል ሴቶች ናችሁ፣ ግን ያኒ ሂንድ ቢንት ዑትባ ረዲየላሁ አንሃ ወደ ነቢዩ ሰለላሁ ዐለይሂ ወሰለም መታ የምትጠይቃቸው የነበሩ ጥያቄዎች በጣም ሰሓባዎችን የሚያስደነግጡ የነበሩ ጥያቄዎች ነበሩ። ምን ነው አፍረት የላትም እንዴ እስኪባል ድረስ። ሌላም ሰሓቢያ መጥታ ወደ ነቢዩ ሰለላሁ ዐለይሂ ወሰለም ስለ ባሏ የወሲብ ግንኙነት ላይ ያለው ችሎታ ስለዛ ሁሉ ትናገር ነበር። እና ነቢዩ ሰለላሁ ዐለይሂ ወሰለም ዲን ስለሆነ አንድ ተከራክሯት አያውቁም፣ በመጥፎ መልሰውላት አያውቁም። አይን እንዴት አታፍሪም በማለት ናም እና እንዴት አታፍሪም እንዴት ለብቻ ጠይቅኝ እንኳን አላሏት። ለብቻ የጠይቁኝ ማለት ይችሉ ነበር ረሱል ሰለላሁ ዐለይሂ ወሰለም ግን አላሏትም። ሰሓባዎች ደንግጠው ምን አይነቷ ደፋር ነች ብለው በእርስ በርስ ተነጋገርን ይላሉ ሰሓባዎች ይህን ሀዲት የዘገቡት። ያ ከመሆኑ ጋር ያኒ ነቢዩ ሰለላሁ ዐለይሂ ወሰለም ያው ለማስተማር የተላኩ ነቢይ ነበሩ። ያኒ ጥያቄ ተጠይቀው ወደ ኋላ ቢሉ ያው ከአላህ የሚጠብቃቸው ሌላ ሰው ላይ ከሚጠበቀው የበለጠ ነው የሚሆነው ማለት ነው። ሌላ ሰው ከሚጠብቀው የበለጠ ነው የሚሆነው። ለዛ ነው ነቢዩ ሰለላሁ ዐለይሂ ወሰለም ማንንም ሳይፈሩ ምንንም ሳያፍሩ በግልጽ መልሱን የሚያስቀምጡት የነበሩት ማለት ነው። ኢንሻአላህ በዚሁ እንቀጥላለን። ያው አሁን ስለ ጾም ያወራ ነው ብሉግ ውስጥ ስንገባ፣ ወደ ብሉግ ስንመለስ ስለ ጠሃራ እዛ ውስጥ በጣም ከዚህ የበለጡ የሚነሱ ነጥቦች ይኖራሉ። ኢንሻአላህ በሰፊው እዛ ስንደርስ እናየዋለን። ወደ ሁለተኛው ነጥብሽ ስመጣ ንያን በተመለከተ አንዳንድ ድርጊቶች አሉ በእስልምና ውስጥ አለንያ ማይስተካከሉ ነገሮች አሉ። አለንያ ማይስተካከሉ ስለ ንያ ስንነጋገር ለነገሩ ከእናንተ ጋር አርብዒን አብረን አልተማርንም፣ ግን አርብዒን ላይ ስንማር አርብዒን ላይ ትንታኔ ላይ ባለፈው ቆይቷል። ንያ ላይ ንያ ለምንድን ነው የምንጠቀምበት ንያ የሚገባባቸው የእስልምና ዘርፎች ብለን ስናይ ንያ አጅር ለማግኛ የምንጠቀምበት ነገር ነው። አንድ ሁለተኛ ንያ አጅርን ከፍ ለማድረግ የምንጠቀምበት ነገር ነው። ለምሳሌ አንድ ሰው በንያው ትንሽ አጅር ሊያገኝ ይችላል፣ በንያው ደግሞ ትልቅ አጅር ሊያገኝ ይችላል። አንድ ሰው ተራራም ያክል ወርቅ ሰደቃ ሰጥቶም ያገኘው አጅር ትንሽ ሊሆን ይችላል። አንድ ሰው የዕለት ጉርሱን አንድ ሳንቲም አምጥቶ ለሚስኪን ቢሰጥ የሚያገኘው አጅር ያ ተራራም ያክል ሰደቃ ከሰጠው ሰው የበለጠ ሊሆን ይችላል። ይሄ ሁለት ያዙልን። ሶስተኛ ደግሞ ንያ ዒባዳን ለመለየት ይመቸናል። ዒባዳን ከባህል ወይም ደግሞ በተለምዶ ከምንሰራው ስራ ለመለየት ይመቸናል። ይህም እንዴት ያለ ነው? ቅድም አንቺ ካነሳሹ ጋር ማለት ነው። ለምሳሌ እኔ በየቀኑ ተኛለሁ፣ በየቀኑ አልጋ ላይ ወጥቼ ተኛለሁ። ይሄ በተለምዶ ማደርገው ነገር ነው፣ አላህ በተፈጥሮ እኔ ላይ የጣለው ግዴታ ነው ማለት ነው። እኔ ግን ስተኛ ይህ መተኛቴን ዒባዳ ላደርገው እችላለሁ። ምን እላለሁ? ነገ ጧት ስነሳ መስሪያ ቤት ሊሄድ ነው፣ ስራ ሊሄድ ነው እና እዛ ሄጄ ደግሞ ለቤተሰቤ ርዝቅ መፈለግ አላህ ግዴታ ስላደረገብኝ ለነሱ በትክክል ርዝቁን እንድፈልግ ለርዝቁ እንድለፋ በጊዜ መተኛት አለብኝ፣ ጥሩ እንቅልፍ መተኛት አለብኝ፣ አላህ ግዴታ ያደረገብኝን ነገር ለመወጣት ብዬ ነይቼ ተኛሁኝ። ይህ ንያዬ እንቅልፌን እንደ ዒባዳ ሊያስቆጥርልኝ ይችላል። ይሄን ያዙልኝ። ሌሎች ደግሞ አሉ ዒባዳዎች። አላህ ዒባዳ እንደሆነ ነግሮናል፣ እኛ ላይ ግዴታ እንደሆነ አላህ አስቀምጦልናል። አሁን አንቺ ያመጣሽው ነጥብ ነው እሙ አቢድን አሁን የሚሄድበት ያለሁት። በመሰረቱ እስልምና ውስጥ የተደነገገ ነገር ነው የሚሆን ያ ነገር። በእስልምና ውስጥ የተደነገገ ነገር ሆኖ ሲያበቃ ያ ነገር ግዴታነቱን ለማውረድ ንያ አያስፈልገውም። ለምሳሌ አንድ ሰው አለ፣ ቤተሰቦቹን ከሚስቱ ጀምሮ እስከ ልጆቹ እነሱን የመቀለብ ግዴታ አለበት። እነሱን የመቀለብ ግዴታ አለበት። ከፋ ቢልመርኢ ኢስመን አን ዩደይዐ መን የዑል። አንድ ሰው ላይ ከወንጀሎች ሁሉ አንድ ወንጀል ይበቃዋል አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ይህ ምንድን ነው? እሱ መቀለብ የሚገባውን ሰዎች ወይም ደግሞ እሱ መንከባከብ የሚፈለጋ የሚገባውን ሰዎች እነሱን ችላ ማለቱና እነሱን ማጥፋቱ ከወንጀሎች ሁሉ ይሄ የከፋ ወንጀል ነው ብሎ ነቢዩ ሰለላሁ ዐለይሂ ወሰለም ይናገራሉ። ቤተሰቡን ችላ ብሎ እነሱን ሲንከራተቱ እያየ ጸጥ ማለት ነው። ስለዚህ እነሱ መቀለብ ግዴታ አለበት ማለት ነው። አንድ ሰው ህይወቱ ሙሉ ለአርባ አመት በቃ ጧት ከቤት ይወጣል፣ ማሻአላህ ሄዶ ርዝቅ ይዞ ይመጣል። ህይወቱ ሙሉ ይህ ሰው ግዴታውን አወረዳ አላወረደም? ግዴታውን አወርዷል፣ ግን አልነየተም። ከመጀመሪያ አጅር ላግኝበት ብሎ አልነየተም። ይህ ሰው ግዴታውን አውርዷል። ይህን በማድረጉ ደግሞ ልጆቹን በመንከባከቡ ሚስቱን በመንከባከቡ አጅር ያገኛል። ገብቷቸዋል፣ ግን ከመጀመሪያ ጀምሮ አልነየተም። ልብ ብላችሁ ያዙልኝ ይህን። የዚህ ሰው አጅር የሚበላሸው ወይም ደግሞ የዚህ ሰው ልፋት ከንቱ የሚሆነው መች ነው? ይህን ድርጊት ንያ አልነየተበትም፣ ችግር የለውም ብለናል። ግን ይህ ሰው ይህን ነገር ሲያደርግ ለይታይልኝ ብሎ የሚያደርግ ከሆነ ወይም ደግሞ ለሌላ ጥቅም ሸሪዓን ያልተከተለ ሌላ ጥቅም ከሆነ የሚያደርገው ከሆነ የአዱኒያን ጥቅም ፈልጎ ከሆነ የሚያደርገው ይህ ሰው ወንጀል ውስጥ ይገባል። በሰራው ስራ የአላህን አጅር የሚፈለግበትን ነገር ሌላ ነገር ስለፈለገበት የሰው ወንጀል ውስጥ ሊወድቅ ይችላል ማለት ነው። ከዚህ ጋር ተመሳሳይ ደግሞ ምንድን ነው ያኒ ነገሩ በሸሪዓ ግዴታ ይሆናል፣ ግን ንያ አያስፈልገውም። ያ ነገር ማድረጉ ግዴታነቱን ያወርደዋል። ለምሳሌ አንድ ሰው እኔ ከአንድ ሰው $100 ወይም ደግሞ 100 ብር ተበደርኩኝ። ይህ ብር የእሱ ብር እኔ ብር አይደለም። ያን ብር የመመለስ ግዴታ አለብኝ እና ያን ብር ሄጄ ልመልስለት፣ በቃ ዛሬ መልስለታለሁኝ፣ ነገ መልስለታለሁኝ፣ ዛሬ መልስለታለሁ፣ ነገ መልስለታለሁኝ እያልኩኝ በመሀል መንገድ ላይ ተገናኘን፣ እንካ ብርህን ብዬ ብሩን ሰጠሁት። አሁን እኔ በዛ ሳል ላይ የሚታይ ምንድን ነው? ብሩን ማስረከቤ ብቻ ነው፣ ከእዳ ነጻ መሆኔ ብቻ ነው የሚታየኝ። ሸርዓን እዳውን የመክፈል ግዴታ ተወጥቻለሁ አልተወጣሁም? ተወጥቻለሁኝ። ብሩን ባለማስቀረቴ አጅር አገኛለሁኝ፣ የሰው ሀቅ ባለመብላቴ አጅር አገኛለሁኝ። ግን ይህ ሰው የሰው ሀቅ ይዞ ማስቀመጥ ቡልም ነው፣ ግፍ ነው። እና አላህ የዚህን ሰው ብር እንድመልስ አዞኛል። ከእዳ ነጻ ለመሆን ፈልጌ ሳይሆን አላህ ስላዘዘኝ ሄጄ ምሰጠው ከሆነ ያኔ ሁለት አጅር ነው የሚሆነኝ። የንያዬን አጅር አገኛለሁኝ፣ የመስጠቴን አጅር አገኛለሁኝ ማለት ነው። ገብቷችኋል? አሁን ወደ ኋላ እንመለስ። ቅድም ያመጣሽው ጥያቄ ልጆችን መቀለብ፣ ልጆችን መንከባከብ፣ ጧት ማታ ሲነሱ እነሱን ጧት ተነስቶ እንቅልፍ እናት እንቅልፏን አጥታ በጧት ተነስታ እነሱን ስታለባብስ፣ ስታበጣጥር፣ ምግብ ስታበላ፣ አዘጋጅታ ለቀሚ የሚበቃቸው ምግብ ስታዘጋጅ፣ ቦርሳቸውን ትንብላ፣ ሁሉም ነገር አድርጋ ስትሸኛቸው ይህ ሁሉ ልፋት ነው። ጠዋት ከተነሱበት ጊዜ ጀምሮ ይህ ሁሉ ተንከባክባ ስታበቃ፣ ከስራ ከትምህርት ከተመለሱ በኋላ ቁጭ ብላ እነሱን ቁርአን ለማስቀራት ደፋ ቀና ስትል፣ ይህ ሁሉ ስታደርግ፣ ይህ ሁሉ ልጆች ማሳደግ ነው ያለ ነው። አላህ ግዴታ ያደረገባት ነገር ነው። ይህን በማድረጓ ግዴታዋን ትወጣለች። ግን ይህ በጣም የሚያምረውና አላህ ዘንድ ትልቅ አጅር የሚያስገኘው መች ነው? እዚህ ላይ በጣም ተጠንቀን መስማት አለብን። ትልቅ አጅር አላህ ዘንድ የሚያስገኘው መች ነው? ንያይን ንጹህ ለአላህ ብቻ አድርጌ የማደርገው ከሆነ ጧት ተነሳሁኝ ኢንሻአላህ እነዚህ ልጆቼ ሳልሕ ሆኖ እንዲያድጉ የወላጅ ፍቅር አይተው ነገ ጥሩ ወላጆች እንዲሆኑ፣ ልብ ብላችኋል? የኔን ፍቅር ለነሱ ያለኝን ፍቅር እያዩ ነገ ሲያድጉ ደግሞ እነሱ ለቤተሰቦቻቸው ለልጅ ልጆቼ ጥሩ እንዲሆኑና ፍቅራቸውን እንዲያሳዩቸው ፍቅር ላስለምዳቸው ብለ አንዲት እናት ንያዋን ለአላህ አድርጋ ብታደርግ እቺ በንያዋም በድርጊቷም አጀር ታገኛለች ማለት ነው። ሳት ነጀት በማድረጓም ግዴታዋን ትወጣለች፣ አጅሯን ታገኛለች ኢንሻአላህ። ለምን? ለልጆቿ ለቤተሰቦቿ ስትል ነው ራሷን አስራ ቤት የተቀመጠችው። ትልቅ አጅር ከአላህ ታገኛለች። ገብቷችኋል? እና ንያ ከጨመረችበት ደግሞ ንያ ሁሉም ነገር የሚያሳምር የሆነ ነገር ነው የሚሆነው። ኢንሻአላህ ጥያቄ ሽመልሻለሁ። ሙሉ አቢዲን ጥሩ ሶስተኛ የጠቀስሽው ነገር ነበር፣ ምን እንደሆነ ግን ላስታውሰው አልቻልኩ። ናም የጾምን ንያ በተመለከተ በአፍ እንለው ነበረ የሚለው እሱን ቅድም ሳልጠቀስ ያለፍኩት ነገር ነው፣ ከትምህርቱ ጋር አብሮ ይታከል። እሱም ምንድን ነው በአፍ መነየት ነወይቱ ብሎ መነየት በእስልምና ውስጥ ፈጽሞ አልመጣም። ለማንኛውም ዒባዳ ነቢዩ ሰለላሁ ዐለይሂ ወሰለም ነወይቱ ወይም ደግሞ ነይቻለሁኝ ብሎ የተናገሩበት ነገር የለም ከአንድ ዒባዳ በስተቀር። ምንድን ነው ያ ዒባዳ? ነቢዩ ሰለላሁ ዐለይሂ ወሰለም ንያ ያደረጉበት ወይም ደግሞ በአፋቸው ዒባዳ ሊያደርጉ እንደሆነ የተናገሩበት የዒባዳ አይነት። ይህን ያወቀ ሰው በጣም በጣም ጎበዝ ነው። ይሄን ለሚመልስ ሰው አበባ ምናምን የሽልማት አይነት ለመስጠት ተዘጋጁ ሰዎች። አንዲት ዒባዳ ብቻ ነቢዩ ሰለላሁ ዐለይሂ ወሰለም ለዒባዳ እንደ ተነሱ አፍ አውጥቶ የተናገሩበት ማለት ለሰላት ነወይቱ እንደማይባል ማሻ አላሁ ሙል አቢዲን ማሻ አላሁ ተባረከላህ። ናም ሐጅ ነው። ነቢዩ ሰለላሁ ዐለይሂ ወሰለም ትጨምሪበታለች። ምንድን ያሉት ነቢዩ ሰለላሁ ዐለይሂ ወሰለም ለሐጅ ላይ ለበይክ አላሁመ ሐጅ አሉ። ለበይክ አላሁመ ሐጅ ሰሓባዎች እየሰሙ አፋቸውን አጥተው ይኸው ጌታዬ ሆይ ለሐጅ ይኸው ለበይክ አቤት ብያለሁኝ አሉ ነቢ ስ ሰለም። ገብቷቸዋል። እና ይሄ ነው ነቢዩ ሰለላሁ ዐለይሂ ወሰለም አፍ አውጥተው ንያቸውን ያሳዩበት ያሳወቁበት የዒባዳ አይነት ይህ ነው። ጥሩ። ስለዚህ ለረመዳን ነወይቱ ሰውመ ጋዲን አናዳኢን ፈርድ ሸህሪ ረመዳን ኢማናን ዋህቲሳብን ሊላሂ ተዓላ። ይሄ በልባችን እናደርገው። በአፍ ነቢዩ ስለ ላሁ ስለም ሰሓባዎችም አላደረጉትም። ነቢዩ ስለ ላሁ ስለም ደግሞ ሰሒህ በሆነ ሐዲስ ኢማም ሙስሊም ከአይሻ በዘገቡት ሐዲስ መን አሕደተ ፊ አምሪና ሀዛ ማ ለይሰ ሚንሁ ፈሁወ ረድ ወፊ ሪዋያ መን ዓሚለ ዓመለን ለይሰ ዓለይሂ አምሩና ፈሁወ ረድ። የመጀመሪያው ሪዋያ የትርሚዚ ሪዋያ ነው። ይህ የኢማም ሙስሊም ዘገባ ነው። እና በእነዚህ ሀዲቶች ውስጥ ነቢዩ ሰለላሁ ዐለይሂ ወሰለም የነቢዩ ሰለላሁ ዐለይሂ ወሰለም ትእዛዝ ወይም ደግሞ የሸሪዓ ትእዛዝ የሌለበትን ነገር ማድረግ ያደረገ ሰው ድርጊቱ ወደ እሱ ተመላሽ እንደሆነ ነቢዩ ሰለላሁ ዐለይሂ ወሰለም ነግረውናል። ናም ሌላ ጥያቄ አለ? ናም ማይኩ ሰጂ።